ባለፈው ሳምንት በእኛ ድራማ ስማ አየለ እኛ እኮ ልጆቻችንን ትምህርት ቤት የምንልከው በእውቀትና በጥሩ ስነ ምግባር እንታነጹልን እንዳንተ አይነቱ አስተማሪ ተብዬ ተማሪውን ለማባለግ ይሞክራል። አቶ ፍቃዱ እኔ እንዴት እንደማከብር ታውቃለህ። አግባብ ያልሆነ ሁኔታዋን አይቼ እንድታቆም ስነግራት ጭራሽ ካንተ ፍቅር ይዞኛል ብላ አረፍ። ፋሲል ቆየ እኮ በራብት ገለን ፈለክ እንዴ? እኔ እንደውም ሜላ ስታከተብ ስላየው አፍረ ጭራሽ አትመጣም ብዬ አስቤ ነበር። ሌት ተቀን የምትደውልልኝ እኮ እሷ ናት። ስልክሽን እያልክ መከራዋን ስታበላት አይቼ ሰው ፊት እንዳላዋርዳት ብዬ ነዋ። እሙዬ ምን እያደረጋችሁ? ዳይሬክተር ሽብሩ አዳራሽ ውስጥ ጅብ ገብቶ ነው። ጅብ ወይ? ነገሩ ተከፈተ። በሉት ያዙ። እንዴ ምን አደረጉኝ? ማቲ! አንተ ማቲ! ሜላት ፋሲል ምን እንበልልሽ? ለምን ግን ልጁን አትተይውም? እኔ ሜላት እሱን የማስቸግረው በህልሙ ይሆናልሽ። በህልሙ ገገማ ፍቃድ አየ ለምን አለ? ለምን ልጅሽ አትነግርሽም? እንዴት ስታስቸግረው እንደከረመች እሷው ትንገርሽ። ኧረ አባዬ ውሸቱን ነው። ፍቃድ ምን አለ ነገሩን በእርጋታ ብታስበው። ምን ነው አንቺ ለእሷ መከራከረሽን ብታቆሚ። ፋሲል ሄደህ መሀንዲሱን ማነጋገር እንዳትረሳ። አልረሳም አባዬ። ፍቃድ ቁርስ ሳትበላ ወዴት ነው? ይቅርብኝ። እሺ ራሴን አሞኛል። ባይሆን ቡና ጠጥተህ ውጣ። በይሽ አንድ ስኒ ስጭኝ። ፋሲል እስቲ ሂድና እህትህን ቁርስ ደርሷል በላት። እሺ እማዬ። ፍቃድ የንግድ ኤግዚቢሽን እኮ ዛሬ ነው። በስንት ሰዓት ነው የምንሄደው? እኔ እንኳን አልሄድም። ድፍን ከተማው የማይቀርበትን ዝግጅት። አሞኛል አልኩሽ አይደል እንዴ? ፍቃድ ይሄ ሳራ ጉዳይ እኮ ጸባይህን ልውጥውጥ ነው ያደረገው። በድርጊቷ ኮርቼ ኩራቱ ራሴ ላይ ወጥቶ ይሆናላ። እሷ እኮ የነገረች መፍትሄ እንድትፈልግላት ነው። አንተ ግን ጭራሽ ሰላምታ እንኳን ከልክልሃታል። እኔ ያልገባኝ ልጅ ያለችህን ትተህ አየለን ማመንህ ነው። የሺ ምን ነው ምን አለበት ቀኔን በሰላም ብጀምር። ደህና አደራችሁ። ደህና አደርሽ ሳሪ። የሺ እቁብ ከፍዬ መጣሁ። እሺ አባዬ እንዲያምነኝ ምንድን ነው ማድረግ ያለብኝ? አይሱሽ ሳሪ፣ አየለ ግራ ቢያጋባው እኮ ነው። ወደ ልቡ መመለሱ እንደሆነ አይቀርም። ይህ አየለ ግን ያሰቃየኝ ሳያንሰው ይባስ ብሎ አባዬ እንዲጠላኝ አደረገ አይደል? ሳራ፣ የሆነ ማስረጃ ቢኖር እኮ አባዬ ያምን ነበር። ጓደኞቹ የሚያውቁትን ሁሉ ቢነግሩትስ? ምንድን ነው የሚያውቁት? አየለ የሚያደርገኝን ሁሉ ነግሬያቸዋለሁ። እንደውም እንዳያስቸግረኝ ብለው ቢሮው ሲሄድ ከእኔ ጋር እየሄዱ እዛው አካባቢ ነው የሚቆዩት። እነሱ ባይኖሩ ሊኖሩ እንዴት ብዬ ትምህርቴን መከታተል እንደምችል እንኳን አላውቅም ነበር። እንዴት ጥሩ ልጆች ናቸው። በይ አሁን ቁርስሽን ቢና ወደ እነሱ ሂጂ። ይቅርብኝ ማይ አባዬ እንዴት እንደተናደደብኝ እያወቅኩ መስፈን አልችልም። እንደሱም አይሆንም ሳርዬ፣ እነሱ የሚያደርጉልሽን እየነገርሽኝ የለምለምን እናት ለማሳከም በጎ ሀሳብ አስባችሁ፣ አሁን በስተ መጨረሻውማ አጉል አታርጊያቸው። ግድ የለሽም የኔ ልጅ ቢና ሂጂ። እሺ እማ፣ የኤግዚቢሽኑ ቀን እኮ እንደምንም ደረሰ። ወይኔ የከተማው ሰው ሁሉ በተገኘበት እኮ ነው የምንዘፍነው። ኧረ እስቲ ቀስ በይ ሙዬ፣ አባትሽ እኮ አልወጣም። በቃ ልሂድማ። ዛፍ ስር ተገናኝተን ትንሽ እንለማመድ እና ከዛ ኤግዚቢሽኑ ቦታ ሄደን ደግሞ የመድረክ ልምምድ እናደርጋለን። ሰለፈች ካኪ ሱሪ የታ? ላጥብ አውጥቼዋለሁ። እስከ ዛሬ አልታጠበም እያልሽ ነው? አውልቄ ካስቀመጥኩት ሁለት ቀን ሆነው አይደለም እንዴ? አዎ ጋሻ፣ ግን ሳሙና ሙሃም ለመቆጠብ አንደኛዬን ዛሬ ከልጆቹ የትምህርት ቤት ልብስ ጋር ልጣበው ብዬ እኮ ነው። እቺ የማትረባ ልጅሽ ለምን አታጥበውም ነበር? ምን ስራ ይዛ? አንቺ ግን ሀሳብሽ እንደዚህ ከንቱ ሆነች ልጅ ማሳደግ ነው? አሁኑን እኮ አጥበዋለሁ ጋሼ። ሰሞኑን ደግሞ ፀሐይ ስለሆነ ቶሎ ይደርቃል። ማን ስለ አየሩ ጸባይ ጠየቀሽ? እኔ የማወራው ስለ ልጅሽ አስተዳደግ። የእናንተን ሆር ለመሙላት አፈር ከድሜ ከመብላት ሌላ ያንቺንም ስራ ጨምሬ ልስራልሽ? ባይች ውዬ ክጅና ልብሱን ጠቢ። አባዬ ኤግዚቢሽን እኮ ዛሬ ነው፣ እኛ ደግሞ ዝግጅታችንን ማቅረብ ስላለን። ኧረ ጋሻው የማነሽ ደፋር! ስራ ሳዝሽ የምትሄጂበት እንዳለሽ እየነገርሽኝ ነው? አይደለም አባዬ፣ የምን ዘፍ ነው? አንቺ ልጅ ትግስቴን እያስጨረሽኝ። የትም ንቅንቅ ማለት የለም። በቃ ዳሪ አትወጣም እንዴ? እኔ እኮ አንተ ታደርሰኛለህ ብዬ አስቤ ነበር። አይ አልወጣም ሜሉ። እና እዛ ድረስ ብቻዬን በእግሬ ልሄድ ነው ማለት ነው? ሜላት፣ እኩዮችሽ ትምህርት ቤት ለመምጣት ስንት ኪሎ ሜትር በእግራቸው እንደሚጓዙ አላየሽም? ለመሆኑ የልትሄጂ ነው? ከጓደኞቼ ጋር ተገናኝተን ለኤግዚቢሽኑ የመጨረሻ ልምምድ ማድረግ አለብን። ሜሉ፣ እስኪ አባትሽ እረፍት ተይው። ይልቅ ያለ ምክንያት አታርፍጂ። ምክንያትም አለኝ ማሚ። ምንድን ነው ምክንያትሽ? ብቻ የምሄድ እፈራለሁ። እንዴ ሁሌም የምትሄጂበት መንገድ አይደለም እንዴ? ከመቼ ወዲህ ነው ደግሞ መፍራት የጀመርሽው? ፋሲል መንገድ ላይ እየጠበቀ ማስቸገር ከጀመረ ወዲህ። ማን ነው ደግሞ ፋሲል? የሳራ ወንድም፣ ግን የእሷ ጥፋት አይደለም። ምን እያለ ነው የሚያስቸግርሽ? ስልክ ቁጥርሽን እያለ ነው ማሚ። እምቢ ስለው ደግሞ ለጓደኞቹ ትወደኛለች ብሎ አውርቶ እነሱ ደግሞ ይስቁብኛል። ይሄ ጉዳይ አሁኑኑ መቆም ያለበት ነገር ነው። ሄደን ወላጆቹ እናነጋገር። ግን ዳዲ፣ እኔ ነገሩ እንዲባባስ አልፈልግም። ምን እያልሽ ነው ሜላት? ዝም ብዬ የማልፈው ጉዳይ ይመስልሻል? አይ ለሳራ የሚያደርገውን ነግሬያት አናግረዋለሁ ብላለች። መጀመሪያ እሷ የምትለው እንስማ። ጌታቸው፣ ሳራ አናግራው ካላቆመ ወላጆቹ እናናግራለን። አይሻልም ዳዲ? እሺ በእኔ አሁን ላድረች። እሺ እሙዬ፣ ግን ካልጠፋ ቀን እንዴት ዛሬ ታረፍዳለች? ኧረ ለምለም፣ ሌላ ሰው አርፍዶ አንቺ ለመነጫ ነኝ ስላበቃሽ እንኳን ደስ አለሽ። ሜላት፣ አንቺ ደግሞ አትቀልጅ። ያረፈደችው እንዳለፈው አባቷ ደብድቧት ቢሆንስ? ሚሚዬ፣ እኔም ደስ ይሆናል ብዬ እያሰብኩ ነበር። ግን በቃ አሁን ክፉ ነገር ማሰብ ይቅርብንና እንለማመድ። ሳራ እስከምትመጣ ብንጠብቅ አይሻልም? ምን ማለት ፈልገሽ ነው? ኧረ ቀለል አድርጊው ሳራ፣ በጣም ዝም አልሽ ለማለት ነው? ውይ በቃ በእናታችሁን ጀምር። እንዲህ ያለ ዓለም ሁሉም አብሮ አብሮ ቢያልም ተምኔቱ ምን አለ እውን ቢሆን ቢሆን አሁን ሳራ የተሻለ ዓለም ሁሉም አብሮ አብሮ ቢያልም ይዘምድ ነበረ ፍቅር ዳር እስከ ዳር። ሳርዬ ምን ሆነሻል? በደንብ እየዘፈንሽ እኮ አይደለም። ይቅርታ ለምለም፣ አሁንስ በጭንቀት ልሞት ነው። እንዴ ምን ነው? አባቴ እኮ እስካሁን አያናግረኝም። አንቺ በግድ አናግሪያቸው ሳሪ። ሜላት፣ እውነቷን ነው ሳሪ። እንደውም አሁኑኑ ቤት ሂጂና አናግሪያቸው፣ ከዛ እዛው ኤግዚቢሽኑ ቦታ ላይ እንገናኝ። በቃ ሳራ፣ ለምለም የምትልሽን አድርጊ። ያው አንቺ ሙዲሽ ተቀንቷል፣ እሙዬም የለች፣ ይሄ ለመመድም አይባል። እሙዬ ብትይ እስቲ ልደውልላት። ሂጂ በቃ ሳሪ ካላችሁ። እሺ አይዞሽ። እሺ ሳሪ። ስልኳ እየጠራ ነው። ሄሎ እሙ፣ በሰላም ነው እሙ? ለማመድ እየጠበቅንሽ እኮ ነው። በቃ ሜላት፣ አሁን ማውራት አልችልም፣ በኋላ ደውልልሻለሁ። ቻው። አባ፣ ጓደኞች አሁን ደውለው ነበር። እና እኔ ምን አገባኝ? ኤግዚቢሽኑ ላይ ዝግጅታችንን ማቅረብ አለብን። እንቺ ልጅ እንዳያ ካልተነረትሽ በስተቀር ሰው የሚልሽ አይገባሽም ማለት ነው። አይሆንም ብያለው፣ አይሆንም። አባዬ፣ አስተማሪያችን ከወራት በፊት ነው ከአዘጋጆቹ ጋር ተነጋግሮ እኛ እንድንዘፍን። ከአስተማሪም ሆነ ከማንም በፊት ግን ኃላፊነት ያለብሽ ለወላጆችሽ እንደሆነ ንገሪያቸው። ብያቸው ነበር አባ፣ ግን አላመኑኝም። እንዳለፈው የዝግጅት ቀን ሆስፒታል ገብቼ ነው የመሰላቸው። መተን ደህና መሆንሽን እናያለን አሉኝ። እሙዬ፣ ቤቴ ድርሽ እንዳይሉ ብትነግሪያቸው ይሻልሻል። ነግሪያቸዋለሁ፣ ግን ለአስተማሪው ነግረን ሁላችንም እንመጣለን ብለው እምቢ አሉኝ። ይኸውልሽ፣ እዚህ ቤት አንዳቸው ይምጡና ጉድ ነው እሺ የሚፈላው። እንደውም ሂጂ ሂጂ ሂጂ። ግን ወደዛ ምትሄጂ ብትሄጂ ግን ዋጋሽን ታገኛታለሽ። እንዴ ሳርዬ፣ ከምኔው ተመለሽ? ምን ለማመድ አልቻልኩም እማዬ። አባ ምን ነው ፍቃዱ? እስቲ የምትለውን ስማት። ምን ልትይ ነው ደግሞ? አሁን አባዬ፣ መጥፎ ልጅ እንዳልሆንክ ታውቃለህ አይደል? ጨዋ በነበርሽበት ጊዜ ውጤትሽ እንዴት ጥሩ እንደነበር አስታውሳለሁ። እኔ ከትምህርቴ በላይ ለምንም ነገር ቅድሚያ ሰጥቼ አላውቅም። ከዚህ በፊት ጨዋነቴ እንድትጠራጠር የሚያደርግ ምን አድርጌ ያውቃለሁ? አሁን ግን አድርገሻል አባዬ። አሁን እኮ ውጤት የቀነሰው ባየለ ምክንያት ነው። ለምንድን ነው እሺ የማታምነኝ ሳራ? እኔ ከትምህርት ጋር በተያያዘ ምንም ይቅርታ እንደማላደርግ ታውቂያለሽ። ግን እኮ ፍቃድ በቃ እንዴት ናችሁ? አንቺ ሰላም ነሽ? ደህና ነኝ። እኔ የማይቀረሽ መስሎኝ እኮ ተጨንቄ ነበር። ለልዬ እንዴት በዛሬ ቀን ይቀራል? ግን አባትሽ እንዴት ለቀቁሽ? ሜላትዬ፣ እሱ ረዥም ታሪክ ስለሆነ እንተወና ልምምዳችንን ብንጀምር ይሻላል። ሳሪታስ ነበረች ቤቷ ሄዳ ነው። ለምን? አባቷ ስላኮረፏት በጣም ጨንቋታል። በግድ ሄደሽ አናግሪያቸው ብለን አስኬድናት። ወይኔ፣ እስኪ ልደውልላት። ሄሎ ሳሪታ። ሳሪዬ እባክሽ አታልቅሽ። ግድ የለም እኛን አጉል አላደረግሽንም። በቃ ተረጋጊና እዛ ኤግዚቢሽኑ ጋር እንገናኝሽ። አይዞሽ ሳሪታ፣ ቻው። ምንድን ነው አሏት? በጣም ተረብሻለች። ትንሽ ስትረጋጋ ኤግዚቢሽኑ ጋር ትመጣለች። ፍቃድ! እረ ሳራ መኝታ ቤቷን ቆልፋ እያለቀሰች ነው። በማልቀስ ምን ይገኛል? ኤግዚቢሽኑ ላይ መዝፈን እንዳለባት እያወቅ እና ምን አድርግ ነው የምትይ? አትሄጂ አላልኳት? አትሄጂም አላልካትም፣ ግን እንደው እባክህ ሂድና እናግራት። ተይኝሽ እማ። መጣው ፋሲል ወይ? እንግዲህ ፋሲል ይዟት ሂድና እዛው ይጠብቃታ። ትፈልገዋለህ እንዴ? አይ አልፈልገውም። ለነገሩ እሷ እሺ ብላ ብትሄድ አይደል? እንዴት ናቸው ልጆች? ሰላም ነው ትቸሪ ኖክ? ከአዘጋጆቹ ጋር የመጨረሻ ስብሰባ አድርጌ የወጣው። ወይኔ ትቸሪ ኖክ፣ ይሄኛው ዝግጅት ካለፈው ይበልጥ የለ እንዴ? በየአመቱ እያደገ ነው የሚሄደው። እኔማ ሱቆቹ አዲስ አበባን አስታወሱኝ። ይዋቸው የቆዳ ሱሪዎቹ አያማምሩ? በተለይ ያኛው። ቆይ መጣም አትሂጂ ሜላት። አሁን ከዚህኛው ግሩፕ ቀጥሎ መድረክ ላይ የምትለማመዱት እናንተ ናችሁ። እሺ በቃ። እኔ እንደዚህ አይነት ትልቅ መድረክ ላይ ይገኛለሁ ብዬ አስቤም አላውቅም። ወይኔ ተከተል ቢያ እንዴት እንደሚኮራብ። እኔ ራሴ እናቴን አዲስ አበባ የምንልክበት ጊዜ መድረሱ ህልምን የመሰለኝ። አይዞሽ እውን። በሉ ቶሎ ቶሎ ወደ መድረኩ እንሂድ፣ ደስታ እየጠበቀች ነው። ሳራስ የምትመጣ ይመስለኛል። ይመስለኛል ምን ማለት ነው ሙዬ? ከዝግጅቱ በፊት መድረኩ ላይ መለማመድ እንዳለባችሁ ታውቃለች አይደለም? እሷ እስክደርስ እኛ እንጀምራለን። በሉ እንሂድ። እሺ የኛዎች እንዴት ናችሁ? ሀይ ደህና ነሽ? እንዴ ሳራስ እየመጣች ነው ብሏል። በሉ ልጆች መድረክ ሊወጡና ለመምዳችሁን ጀምሩ። እሺ እሙዬ፣ እኔ ግን ያለ ሳራ እንዴት እንደምናደርግ አልገባኝም። እኔም ምንም አልገባኝም ለምለም። አንድ ነገር ግን በእርግጠኝነት የማውቀው ሰው ፊት መዋረድ እንደማልፈልግ ነው። ሰው ምን ይለኛል? እኔ እኮ የሚገርመኝ ማን ያውቀኛል ብለሽ እንደምትጨናነቂ ነው። ማንም አይለይሽምሽ። ኧረ በእናታችሁ ዝም በሉ። እኔ ራሴ የሳራ ለመኖር እኮ አስጨንቆኛል። ግን ዛሬ ለምን ለመስፈን እንደወሰነን እናስታውስ። ልጆች ሳራ ግን ለምንድን ነው ያልመጣችሁ? ቅድም እኮ ለልምምድ መታ ነበር ደስታ። ግን አባቷ ስላኮረፏት በግድ ሄደሽ አናግሪያቸው ብለን መለስናት። ጥሩ አድርጋችኋል። ሳራ ላለችበት ሁኔታ መፍትሄ ለማግኘት የግድ የአባቷ ድጋፍ ያስፈልጋታል። ደግሞ የጊዜ ጉዳይ ነው እንጂ እንደሚረዷት አልጠራጠርም። ያርገው ደስታ። ልጆች ለምን ግን እስከዛ ተለማመዱ? እሺ ቸር ሆኒ ስቃል ያያልጅ ቢያሳድጋል ካምበሳፍ ሚዳቆ ገብታ ትመክራለች ሳሳታይታ እኛ አለልምልም ይህንልምልም አለልም እኛ አለልምልም ይህንልምልም አለልም እኛ ለልምልም ይህንልምልም አለልም ፍቃድ ልጆቹ ሄደዋል። እስቲ አሁን ረጋ ብለን እንነጋገር። ስለምን እንደምን እንነጋገር? እሺ ሁኔታ ሳራን ብቻ ሳይሆን እኔንም ነው ግራ ያጋባኝ። እኔ ደግሞ ያልገባኝ ምን አድርግ እንደምትይኝ ነው። እንነጋገርበት ነው ምልህ። መቼም ዝም ማለት የተፈጠረውን እንዳልተፈጠረ አረጋው። እሺ እኔ አንድ ሴት ልጄን እንዴት እንደምወዳት ታውቂያለሽ። ግን በጣም ነው ያዘንኩባት። እኮ ለምን? አባቴ ብላው ዳንተ ስለመጣች እንዴ? ያለ አሳፋሪ ታሪክ ይዛብኝ ትመጣለች ብዬ አስቤም አላውቅ። ተሰምቶ የማያውቅ ታሪክ እኮ ይዛል መጣች። እሷ ላይ መድረሱን ለመቀበል ምን ነው እንዲከበደ? አየለን ስለማም ነው ስላመንኩትም አይደል እንዴ ቤቴ ገብቶ እንዲያስጠናት ያረኩት። እንዴት ነው ታዲያ አየለን አምነ የገዛ ልጅህን ማመን ያቃተ? አየለ በዚህ እድሜው ጉዱን ለመደበቅ ዘዴ ቢፈጥር አስደንቅ። ሳራ ገና አንድ ፍሬ ልጅ ናት። በተፈጠረው ሁሉ እንዴት ግራ ግብት እንዳላት ያያያት ነው። እነት ያየለን ስም በሐሰት ለማጥፋት ዘዴ ፈጥራ መታወራ ይመስልሃል? እኔ አሁንስ የማስበው ሁሉ እጅግሩ ጠፍቶኛል። አንቺ ግን ልጅህን ላደጋ ጋልጣል ይያልሽኝ ነው? እኔ እንደሱ አላልኩም። ባንተም እየፈረድኩ አይደለም። አንተ ያየለን የምታውቀው መስሎሃምነ እሱ ግን ሌላ ሆኖ ተገኘ ነው ምለው። ፋራ የለ አረገ የምትለው ሁሉ እነት ከሆነኮ ጥፋቱ የማንም ሳይሆን የኔ ነው። እኔ ጥረቴ በትምርቱ እንድትበረታ ነበር። አውቃለሁ ፍቃድ፣ እሱኮ ጥፋት አይደለም። እኔ የምልህ ትልቁ ጥፋት ልጃችን ደረሰብኝ የምትለንን አለመስማት ነው። ትክክለኛው ነገር እሷን አይዞሽ ብሎ ጉዳዩን ለትምርት ቤቱ ማሳወቅ ነው። እሺ እንግዲህ እንደሱ አረጋለሁ። ሄኖክ ሰው እኮ መምጣት ጀምሯል። እነዚህ ልጆች ልምምዱን አቁመው ምሳ ቢበሉ አይሻልም? እውነትሽን ነው ደስታ። ልጆች ኑ ምሳ እንብላ። እሺ ትቻር መጣን። በሉ እዛ በቀኝ በኩል ባለው ምግብ መሸጫ ጋር እንጠብቃችኋለን። ቶሎ ኑ። እሺ። ወይኔ ምንድን ነው የሚሻለን? ይህን ሁሉ ጊዜ ስንዘጋሽ ከመር። ወይኔ እኔ አላምንም። ምንድን ነው? ሳራ መጣች። ሳሪታዬ መጣች። እንዴት ናችሁ? ሰላም ነው ፋሲል? ሰላም ነው። ደህና ነሽ ግን? ደህና ነኝ፣ ግን አሁንም ቢሆን መስፈን እንደምችል እርግጠኛ አይደለም። ለምን? ለለምለም እናት መሆኑን ብቻ ሳስበው ቢያንስ አብሬያቸው ልሆን ብዬ ነው የመጣሁት። እንኳን መጣሽ ሳሪዬ። ለእናቴ እንደምትጨነቂ ደግሞ ይገባኛል። እሺ እንዴት ናችሁ? ሰላም ነው። እናንተ? እናት ቸሬን እኮ እየጠበቁን ነው። እንሂድ ሙዬ። ሂዱ ነው የመጣለው። እሺ እሺ። ሳሪታ በስተቀኝ ያለው ምግብ መሸጫ ጋር ነሽ። ፋሲል ሜላ ስታይ እንዴት እንደተረበሸች አያት። ምሉም ብላ ነው የምትረበሸው። ባለጌ ነች እንጂ ሰላም እንኳን አላለችኝ። ፋሲል ግን ከምር አይገባ። ስለምታስቸግራት እኮ ነው ስታይ እየተረበሸችው። አንቺ ልጅ ጤና የለሽም እንዴ? ከመቼ ወዲህ ነው ልሸኝሽ ማለት ማስቸግር ሆነ? እጇን የመጠመዝዛትስ እሱ ቀልድ ነው። ለእሷ ግን ቀልድ አይደለም። አየለ የሚያደርገው እኔን ምን ያህል እየረበሸኝ እንደሆነ አታይ? ብለሽ ከአየለ ጋር አመሳሰልሽ። ፋሲል እኔ እንደዛ ማለት አይደለም። እኔ አልኩ እኮ እሷ የማትፈልገው ነገር እያደረክ ነው እንዴ። በጣም ፈርታለች፣ ተረብሻለች። ደግሞ ለጓደኞች ምን እንዳልካቸው አላውቅም፣ ያበሽቋታል። አንቺ ግን ታጋንኛለሽ። ማጋነን አይደለም ፋሲል፣ ለእኔ ምን ያህል እንደምታስብልኝ አውቃለሁ። አየለ ባደረገውም ነገር እንዴት እንደተናደድክም አውቃለሁ። ስለዚህ በቃ አንተ ጓደኛዬ ላይ ይሁን ሌላ ሴት ላይ አታድርገው። አንቺ ልጅ ከዛ ከሰይጣን ጋር አታመሳሲም ብዬሻል። ፋሲል ደረጃው ቢለያይም እኮ ማስቸገር ነው። በሽ ሳርም እኔ የሚላት ጉዳይ ያን ያህል አላካበድኩትም ነበር። ግን በቃሽ። በጣም ነው ማመሰግነው ፋሲልዬ። ሁለተኛ እንደማታስቸግራት ነግራታለሁ። ቻው። በትምህርት ቤቱና ዝግጅታቸውን በሚያቀርቡት የትምህርት ቤታችን ተማሪዎች ስም ንግግር እንዳደርግ ለተደረገልኝ ግብዣ ማመስገን ወዳለሁ። ተማሪዎቻችን በስነ ምግባር፣ በእውቀትና በፈጠራ ስራዎች የታነጹ እንዲሆኑ ለማድረግ ትምህርት ቤቱ እኔም በግሌ ብዙ ጥረቶችን እናደርጋለን። የኛዎች እዚህ ዝግጅታቸውን ለማቅረብ የኛዎች ቀጥሎ የምታቀርቡት እናንተ ናችሁ። ዝግጁ ናችሁ? አዎ። ጥሩ። ጸጉሬ እንዴት ነው? ሜላ ደግሞ ለቁንጅና ውድድር መድረክ ላይ የምትወጪ መሰለሽ እንዴ? በእናትሽ ሚሚ፣ በዚህ ሰዓት ማ ጭቅጭቅ የማይሆን ነገር ነው። ወይኔ ጉዴ፣ በጣም ጨንቆኛል። እኔ በቃ ይቅርብኝ፣ እዚህ ሆኜ ጸልይላችኋለሁ። ሳሪታዬ በቃ ትጨነቂ፣ ብትችይ እንደምታደርጊው እናውቃለን። አባ እንደምን አረፈዳችሁ ልጆች? ደህና። ጤና ይስጥልኝ ሄኖክ። ጤና ይስጥልኝ አቶ ፍቃዱ። ፍቃዳችሁ ከሆነ አንዴ ሳራ ልውሰድባችሁ። ይቻላል አቶ ፍቃዱ። ሳርዬ፣ ስላላመንኩሽ ይቅርታ ልጠይቅሽ ነው የመጣሁት። ወይኔ አባዬ፣ ሁሉንም ነገር በደንብ አስቤበታለሁ። ማታ ቤት ቁጭ ብለን እናወራለን። ይህ እኮ ለእኔ ምን ማለት እንደሆነ አልገባህም። የእኔ ልጅ ይገባኛል። አንዳንድ ጊዜ እኮ እኛ አዋቂዎችን ስህተት እንሰራለን። በይ አሁን ወደ ጓደኞችሽ ተመለሽ። የኔ ልጅ አንቺ ጨዋ ልጅ ነሽ። እሺ አባዬ፣ ደግሞ አኮራሃለሁ። ዛሬዬ፣ አሁንም እኮራብሻለሁ። እናትሽም መታለች። ምንም ሳትፈሪ ማድረግ ያለብሽን ሁሉ አድርጊ። እሺ አባዬ። አለንልሽ። እሺ። አመነኝ አመነኝ፣ አባቴ አመነኝ። በሉ የኛዎች መድረክ ላይ ውጡና ማንነታችሁን አሳዩ። Better.